أعوذ بالله من الشيطان الرجيم. وقالت اليهود والنصارى نحن أبناء الله وأحباؤه، قل فلم يعذبكم بذنوبكم، بل أنتم بشر ممن خلق، يغفر لمن يشاء ويعذب من يشاء، ولله ملك السماوات والأرض وما بينهما وإليه المصير. يا أهل الكتاب قد جاءكم رسولنا يبين لكم على فترة من الرسل أن تقولوا ما جاءنا من بشير ولا نذير، فقد جاءكم بشير ونذير، والله على كل شيء قدير. وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وجعلكم ملوكا وآتاكم ما لم تؤت أحدا من العالمين. يا قوم ادخلوا الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين. قالوا يا موسى إن فيها قوما جبارين وإنا لن ندخلها حتى يخرجوا منها، فإن يخرجوا منها فإنا داخلون. بارك الله فيكم. مايك فري. ما شاء الله ابن جمال بارك الله فيك هاي نياو آية بتدق من لن دسي لنال هاي نياو آية تنش إزا سات تحسبو يقرها آية لش سوان دتتارم هاي نياو آية إن شاء الله. مايك فري. وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم تؤت أحدا من العالمين. مايك فري. እሺ ወንድሜ ምን ጀማል እንግዲህ ድገመው ስልህ እውነት የነው ማለት ነው። አሁንም ተሳስተሃል አንድ ቃል ሶስተኛ እስቲ ድገማት አሁን ታገኛታለህ የተሳሳትካት። ማይክ ፍሪ። ኦኬ ኢንሻአላህ እንግዲህ እሺ። وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين. አላቀም እንግዲህ የቱ ጋር እንደተሳሳትኩ ኢንሻአላህ ኡስታዝ ይንገሩኝ። ማይክ ፍሪ። አው ቆንጆ ነው። አሁን አስተካከልከው። ቃሉ ምን ነበር? ወጀዐለኩም ሙሉከን ወአታኩም ማለም ቱእቲ ብለህ ሁለት ጊዜ ቀረሃት። ማለም ቱእቲ المتكلم هو الله سبحانه وتعالى. إذن هي ما لم يؤثي سواء كان برتش انجري كنتنوا كملاسنا ونجي كنتنا دلم. وبارك الله فيك يهنبر الحمد لله أهون أود تفسيراتشن نهدا لما أتنو. أوكي واندمج. يقول سبحانه وتعالى وقالت اليهود والنصارى نزي هلتنا شو أهل الكتاب من بالو نحن أبناء الله وأحباه كذب ودجل بمجمرة بوشت جمرو يقول لك شو إنيا كوالو انجري أبرو عدلم يالو يهودة شو منالو بيهود نتجمرو إنيا كو يا الله وداجوش يتوددن هزب بعلمكو الله يودو سو كان لا إنيانا نلالو إنيانا نلالو نصارى دمو لا إنيانا الله بتعام يودن إنيانا نحن وقالت اليهود نحن أبناء الله وأحباه دمو إنيا يا الله لجوشنا بتعام يودن ألو سلام وشن دزيها لألو النزيقن دزيها لألو ملسك الله متى قل فلما يعذبكم بذنوبكم سبحان الله عندي تمثل ملسنو فلما يعذبكم بذنوبكم عندي الله سبحانه وتعالى انقري ان يا الله وداجوش كوراچون لمن دزي ارغو بقى عندند غزي بمقبل عندند غزي ببشتا عندند غزي برطور لمن انقري قطعچوال طيب هنا نقول يدل على سفاهة عقولهم چنقلاطاچو سفهاء مهانا تشونا كالليتا مهانا تشو يا سيال إن يا الله لجوشنن بتأمنهم يودن ليلا سوا يودن مالو وبلادة تفكيرهم أساس باتشو ودك مهانون يستوكال ومرادهم بالأبناء إن يا الله لجوش مالتا تشو كسو تولدن مالتا دلم بزيلا إن دات وسدوت بل المقربون قرب الأولاد من والدهم إن يا لك لجوش لاباتا تشو كربن دهونو إن يدمو لالله لكن دلجوشو كربنا مارتنو. وقد أمر الله نبيه صلى الله عليه وسلم قدي الله سبحانه وتعالى لانتنكت أي آية أوردنا نبي صلى الله عليه وسلم أززي ملسن لسيت أحجو قل فلما يعذبكم بذنوبكم بل أنتم بشر ممن خلق نانتي ترى هزبال الله شو من دي الله ودا جنبال لجنبال يلو سلزي نانتي ترى سوش ناتشو تقوى كذا الرجاتشو ينس يسوا حبيبوش ناتشو كلا الرجاتش دوم تلاتوش ناتشو إذا الحبيب لا يعذب حبيبه لمن دنو انقريهم يكتعشو عند سو لو وددوا كواي كتعم لو وددوا تروس رايل الرجلة تنجي الحبيب لا يعذب حبيبه وقد عذبكم سبحانه وتعالى في الدنيا بسبب ذنوبكم نا بزوع عذابنا يورد باتشو بالقتل عندنا نجزي قد لا تشوال والأسر عندنا نجزي تأسر له والمسخ عندنا نجزي رمو زنجرو وده زنجرو كأيرا تشو طيب وتهيج العداوة والبغضاء بينكم إرسا برساتشو نتتعلو لنا نصارى لنا يهود سنتت أرنث يسالفو سنزي إرسا برساتشو نتتقادلو بل بنصارى وست سنت قدال لي بيهودش وست سنت قدال يهلو تلاتشا نترك مساساب قتل أسر سجن يهلو يورد باتشو يمي وداتشو بهون ما اندزي هادر قمنا برالاتشو طيب أما في الآخرة يا آخرة ما توأت الناقر فإنه عذاب شديد وقد أقر اليهود يهودوش بزي تسمامو أنا نقضي هسك ألكو عذاب الله يوم القيامة الله جهنم نبني أسقباتشو تسمامو قدادا لم واندموش الله يوم القيامة بجهنم أسقبتو إساث نبني أقتلاتشو أمنو تقبلوت طيب انديت يا منالو إنيا أحب إيالو هلتو ما يماتام دي واندموش إنيا الله ودا جوش إيالو آو بإساث دمو يقاتلنا لالو جينالو بأسات يميا قاتلن أرباك أن بيتشانوالو سبحان الله أرباك أن ننت دومون دزي وسنة شتن دي أو أرباك أنو مكنياتو مالو إنيا موسى كالله قال مقنانيت بطور سيناء سيهيد واندومو هارون كنياغاتو توهيدنا لأرباك أنت أفتو سيمالس እኛ አንዲት በሬ ላም እንገዛ ነበር የሙሳን ኢላህ ተተን ሳሚሪ ሙሳ ሳሚሪ የሚባለው አንዲት ላም በወርቅና በአልማዝ ሰራና ከዛ በኋላ ክፍታ ደረገለት በአፉና በመቀመጫው ክፍታ ደረገለትና እንደዚህ ሲያንቀሳቅሰው ድምጽ ያወጣ ነበር ከዛ ምን አለ እናንተ በኒ እስራኤል ይህ እኮ ነው ኢላሃችሁ ሙሳ እኮ ዝም ብሎ ነው አይመለስም ሄደዋል አይመለስም ስላለን ለአርባ ቀን አላህን ትተን ያ በቀራው ላሙ ስለተገዛን አርባ ቀንማ ጀሀነብ ውስጥ ገብተን ተቃጥለን እንወጣለን አሉ አንድ ሰዓት ብትሆንም አላህ ስብሐ ወተዓላ ስለዚህ ምን አለ ቃሉ ለን ተመሰነ ናሩ ኢላ አያመን ማዕዱዳት የተወሰኑ ቀናት ናቸው ጀሀነብ አስገቡተው የሚያስወጣን አሉ እንዲያውም እናንተ በዚህ ታምናላችሁ አዎ ወዳጅ የሆነው እንኳን አርባ ቀን አንድ ሰዓትን በእሳት ይከታል እንዴ አይሆንም ጥፊም አይሰጥህም በመጥፎ ነገርም አያነሳህም ወዳጅ ከሆነ ወአቀረ ነሳራ ክርስቲያኖቹም በዚህ አመኑ እንደሚቀጣቸው የውመል ቂያማ አመኑ በል አንቱም በሸሩ ሚመን ኸለቅ አላህ ምን አለ እንደዚህ አትበሉ እናንተ ተራ ህዝብ ናችሁ ረድ አላ አስል ዳዕዋሁም አልባጢላ ስለዚህ እናንተ እንደዚህ አትበሉ ውሸታሞች ናችሁ ብሎ አላህ መለሰላቸው እኛም እንደዚህ ነው የምንለው አላህ አብና የለውም ቅርብ የለውም ዝምድና የለውም ወላ ዘመድ የለውም ኢነ አክረመኩም ዒንደ አላህ አትቃኩም ከዛ ቀጥሎ በ18ኛው አያ ምን አለ አላህ ስብሐ ወተዓላ የግፊሩ ሊመን የሻኡ ወዩዓዚቡ መን የሻኡ አላህ ስብሐ ወተዓላ ለፈለገው ረሕመት ያወርድለታል ለፈለገው ይዓዝበዋል ይቀጠዋል ጠይብ እንደዚህ ካልን ወንድሞች አንዱ ይመጣና እንግዲህ አላህ እንደፈለገ ነው የሚያረገው አው እንግዲህ እንደፈለገ ከሆነማ እኛ ኃጢአታችን ምንድን ነው ከፈለገ ጀሀነም ያስገባኝ ከፈለገ ጀና የሚያስገባኝ ከሆነ እኔ ኃጢአተኛ አይደለሁም አላህ እንደፈለገ ነው የሚጫወትብን ይላል ያስመስላል አይደለም እንዴ ቁርአኑ በደንብ ይግባን ወንድሞች ናም እንደዚህ ነው የሚያስመስለው ያግፊሩ ሊመን የሻ ለወደደው ዘንቡና ወንጀሉ እጥብጥብ አድርጎ ጀና ያስገባዋል ወዩዓዚቡ መን የሻ ደሞ ለጠላው ደሞ ያኒ ጀሀነብ ያስገባዋል እንደዚህ ከሆነ የሰው ልጅ እንግዲህ ፍላጎት የለው ምርጫ የለው ይህ ነው መልሱ አይደለም አዎ ለምሳሌ በሌላ ሱራ ምን አለ አላህ ስብሐ ወተዓላ فمن شاء فليؤمن ومن شاء فليكفر እጁ አውጥቶ ይህን ነገር የሚገልጽልኝ فمن شاء فليؤمن ومن شاء فليكفر እንግዲህ አላህ እድል ሰጥቶናል ከፈለገን እንከፍራለን ከፈለገን እናምናለን ምን ታያላችሁ በዚህ አያ አሁን ያልኳችሁ አያና አሁን በእጃችን ያለው አያ ይግፍሩ ሊመን የሻ ወይዓዝቡ መን የሻ በሁለቱም መሽያ አለ ፍላጎት በዚህ በአያው የአላህ ፍላጎት አለ በአንደኛ በሁለተኛ አያ ደግሞ فمن شاء فليكفر ومن شاء فليؤمن ومن شاء فليكفر ደግሞ የሰው ፍላጎት አለ እንዴት ታይዋለህ እነዚህ ሁለቱም እስቲ እጃቸው አውጡ እንዴት ነው በአንተ አትረጓጎም የሚማታ አይመስልም እነዚህ ሁለቱም እሺ ራባ ማይክ ፍሪ ኦኬ አላህ ስብሐነ ወተዓላ ይሄን ሲል እንግዲህ አላህ ስብሐነ ወተዓላ መጀመሪያውኑ ቁርአንን ልኮልናል ሐላልና ሐራሙ ምን እንደሆነ አስረድቶናል ሁሉን ነገር ግልጽ አድርጎ ካስቀመጠ በኋላ ማለት ነው ከዛ ነቢያቶችን የላከበት ምክንያቱ አንዱ ይሄ ስለሆነ ለኛ ሊያስጠነቅቁ ስለሆነ ሁሉን ነገር ሊያስጠነቅቁ ሊያስተምሩ ስለሆነ ያንን ተከተለን ካልሄድን ማለት ነው ያን ተከተለን ካልሄድን በራሳችን ጥፋት እንደተጓዝን ነው የሚቆጠረውና ይሄን ለማለት ነው አላህ አለ ያ ኑር ጀና እህቴ ባክሽ ባክሽ እኔ ጠየኩት ሁለት ጥያቄ ነው ሁለቱም አገጣጥመህ መልስ ነው ያልኩት فمن شاء فليؤمن ومن شاء فليكفرنا يغفر لمن يشاء ويعذب من يشاء يميلت ሁለቱም ለምንድነው እዚ አላህ يعني የፈለገውን ጀና ያስገባል የፈለገውን ጀሀነም ያስገባል ያለው ለምንድነው በዛ ደሞ የፈለገ ይመን ካልፈለገ ደሞ ይክፈር ያለው ሁለቱም አቀናባብረህ ለምን እንደዚህ አለ የነው ጥያቄው እንግዲህ የማይችል ከሆነ ባካችሁ እጃችሁን አውርዱ እጃችሁን አውርዱ እኔ ብዙ እንኳን የሚያቅ ሰው የለም የዚህ እና አቡ አኒስ እና ሙሲሃም ካልሆነ በስተቀር ይህን ጥያቄ መመለስ አይመስለኝም። እኔ ልመልሰው እስቲ። እሺ መኩሩ። بسم الله الرحمن الرحيم السلام عليكم بتام قنجو مرسنو لا ياندنياو ياندنياو بتلي بتلي اياون مامطاتو ني دس بلونيال مكنياتوم اياو گماشو ني يتقسكوتي ني استي انسو كامطوت بيه گماشو گن سو امطاچو انغري سو اندملسچو لنگراچو مندنو يالچو فمن شاء فليؤمن ومن شاء فليكفر كذا قتلو ان اعتدنا عليه ምሳሌ ልስጣችሁ። አሁን እህታችን የተረጎመችው አንተ 3 ሰራተኛ አለ ምን ትላቸዋለህ? ይሄን ሰጣቸዋለሁ ከዛ በኋላ ይሄን ደሞ የናንተ ግዴታ ነው ይሄ ደሞ የናንተ እንትን ነው ስለዚህ ተጠንቀቁ እንደዚህ በሉ። እንግዲህ የሚፈልገው ሰው ከፈለክ ተከተል ካልፈለክ ደሞ አትከተል። طيب ወይም ደሞ ለልጆችህ ልጆችህ አለ አይደለም ስሙ ልጆችህ እትላቸዋለ ይሄን ነገር ፈልጋለሁ እኔ በዚህ መንገድ ካልሄዳችሁ እኔ ቅጣት አላችሁ በዚህ መንገድ ከሄዳችሁ ደግሞ እኔ እንትን ስጦታ ሰጣቸዋለሁ። ስለዚህ ልብ በሉ ይሄን ትክክል አይደለም ይሄን ትክክል ነው በጭንቅላታ አትሄድ በዚህ ሄድ እላቸውና መጨረሻም እላቸዋለሁ። እንግዲህ ስሙ እኔ ነግራቸዋለሁ አይደለም ሐቁና ደንቡ ነግራቸዋለሁ ከፈለጋችሁ በዚህ ሄዱ ከፈለጋችሁ በዚህ ሄዱ። ምን ማለት ነው ይሄ ነገር? ይሄ ነገር ይሰሙ ተሐኩም በቁርአን ያኒ هذا ይሰሙ ተሐኩም ተሐኩም ማለት ነው የስድብ መልክ ነው ወይም የማስጠንቀቂያ መልክ ነው። ይሄን ጀና የሚያስገባ ይሄ መንገድ ነው አለ አላህ Subhanahu Wa Ta'ala። ጀሃነም የሚያስገባ ደግሞ ይሄን መንገድ ነው አለ። ከዛ ኋላ ምን አለ? ከፈለገ አንድ ሰው በዚህ ሄድ ከፈለገ በዚህ ሄድ ማለት ምርጫ አላችሁ አብሽሩ ማለት አይደለም። እንግዲህ ራሱን የማይወድ ከሆነ የራሱ ጣላት የሆነው ግራው ይዘው ይሄዳል የራሱ ወዳጅ ከሆነ ደግሞ ቀኝ ይዘው ይሄዳል። ታህዲድ ነው ታህዲድ የማስፈራሪያ ነው። ስለዚህ በመንድነው ምናቆ ከዛ ቀጥሎ ያለው ምንድነው? ኢና አዕተድና አለይ ለዛሊሚን እነዛ ቀኝ ተተው በግራ እጅና በንትሩ በመጥፎ መንገድ የሚሄዱ ያው የተቀመጠባቸው ነገር አለ ጀሃነም ይገባሉ ብሎ አስፈራራ። اذا በቁርአን ተቅላላ تقلالا بالقران فمن شاء فليؤمن فمن شاء فليكفر يميلو كانببن يننت مرجع اندي هون ادلم يفلقوا الله سبحانه وتعالى بل تهديد نو يماسفراريا نو اوكي طرو نو يملسچوي ሁለተኛው ግን استمان نو يملس استي من نو يردات يغفر لمن يشاء ويعذب من يشاء بتام ادغنيا هون نجر يعقيدا گداي نو هي نجر ምክንያቱም አንዳንድ ሰዎች ምን ላሉ እንዴ ሁሉ ነገር መክቱብ ነው ትላላችሁ እናንተ አላህ የከተበው አላህ የፈለገው ነው የሚሆነው ትላላችሁ። አው طيب እንግዲህ አላህ ጀሃነም ለመግባት ከፈለገልኝ እኔ ምን ወንጀል አለኝ ለምን ትወቀሳለሁ? ያው يغفر لمن يشاء ويعذب من يشاء ያለ አይደለም እንዴ? ለፈለገው ጀና ያስገባዋል ለፈለገው ጀሃነም ያስገባዋል። ምን ትመልሳለህ አንተ ማይክፍሪ? እሺ ወንደሜ ሰይፈዲን አንተ አሁን መልስ የሰጠው ለአንደኛው ጥያቄ አንደኛው ከተخلص ተዘጋ እህታችን በደም ባርጋ ነው የመለሰችው የፈመን ሻ ፈሊኡሚኑ ወመን ሻ ፈሊክፍሩ ይዘግተናል። አሁን የምለው ያለው ግዜ ሳናጠፋ ወንድሞች يغفر لمن يشاء ويعذب من يشاء الله يفلقون ما يرغوا جنام جهنم ያስገባሱ ነው ካልን እኛ እንግዲህ አኒ ድርሳችን የታለ ያላህ ፍላጎት ብቻ ከሆነ የነው ጥያቄው ኢንሻአላህ ማይክፍሪ አንድ ብቻ ይመልስና ከዛ እኔ መልሰዋለሁ ምክንያቱም አቃለው እንደማትመልሱት ይነገር ማይክፍሪ። እሺ اذا يغفر لمن يشاء ويعذب من يشاء ትርጉሙ እንዳለው ነው። አላህ ለሚፈልገው ጀና ያስገባዋል ይغفرለታል ለሚፈልገው ጀሃነም ያስገባዋል። እንደዚህ ካልን ድርቅ ብሎ በቃ ስተት መልክ ነው የሚሰጠው። ولكن ሌላ አቂዳ እንትን የሚለው ብዙ ጊዜ አስተማርኳቸው አንድ ነገር አለ ዑለማዎቹ በአቂዳ ጉዳይ ምን አሉ? አላህ የሚያደርገው ሁሉ ጠቅላላ አላህ ድርጊት ሁሉ መቅሩን በልህክማ አሉ። አንተ ቀኝ የሚመስልህ በአላህ ግራ ከሆነ ግራ ነው። ያኒ ምንድነው ቃዒዳ ምን ትላለች? አፍዓሉላህ ያኒ ኩሉ አፍዓሉላህ ሱብሃነ ወተዓላ መቅሩነቱን በልህክማ። ለምሳሌ በኢንዶኔሺያ ባለፈው 10 አመት ነው ሁለት መቶ አምሳ ሺህ በሶስት ቀን በማዕበልና በንፋስ ጥርግርግርግርግ አድርጎ ሁለት መቶ አምሳ ሺህ ገደለ አላህ። በእኛ የትልቅ ወንጀል ነው ምን ዘንባቸው ምን ኃጢአታቸው ብለን ለምን እነ ፈረንሳ እነ አሜሪካ እነ ራሽያ እዛ ያለው አደበቢስ የሆነው በጣም መጥፎ ወንጀሎች ያሉ ይህን ትቶ ኢንዶኔሽያ እስላም የሆኑ ሰዎች እንደዚህ ያጠፋል? ይህ በእኛ እንትን ነው። አላህ ግን ይህን ስራ ሲሰራ ሕክማ አለው፣ እሱም ያውቀው ሕክማ። ኢዘን ምሰሰው ምን ይላል መሰረቱ? ኩሉ ፊዕልላህ መቅሩኑን ቢልሕክማ። አላህ ስብሓን ተዓላ የሚሰራው ስራ በሕክማና በአንድ ሰበብ በጥበብ የተመረኮሰ ነገር ነው፣ እኛ እንደምናስበው አይደለም። ስለዚህ እንደዚህ ከሆነ የግፊሩ ሊመን የሻ የሚፈልገውን ይገፍርለታል፣ ጀና ያስገባታል ማለት አላህ ስብሓን ተዓላ ጀሀነብ የሚገባው ወደ ጀና ያስገባዋል ማለት አይደለም። አይደለም፣ ጨርሶ አይደለም። እንደዚህ ከሆነማ ያኒ ጠመዋል ነገሩ። ላ አላህ ስብሓን ተዓላ ጀና የሚገባው ሰው ያቃል፣ እኛ የማናውቀው ነገር ስለሚያውቅ በፍላጎቱ ደግሞ ዝም ብሎ ይመስለኛል በስሜት የማይሄድ ፍላጎት ነው የአላህ ፍላጎት። ስለዚህ ጀና የሚገባው ማን ነው? ያቃል። ጀሀነብ የሚገባው ማን ነው? ያቃል። እኛ ግን ለምሳሌ አንዱ ሰካራ ምናምን እናየዋለን። በእውቀታችን ይህ ሰውየው በእሳት ሊቀጣ ነው፣ ጀሀነብ ነው የሚገባው፣ ሰካራም ነው ምናምን ነው፣ ዝሙት ያደርጋል እንላለን። ላኪን በአላህ ሌላ ነገር እሱ የሚያውቀው ነገር ሊኖር ይችላል። ኢዘን አላህ ላ የሻ አላህ አይፈልግም። ለማይገባው ነገር አላህ አይፈልግም፣ ለሚገባው ነገር ደግሞ አላህ አይፈልግም። ስለዚህ ለምሳሌ እኔ ልስጣችሁ፣ አንዱ ሶስት ጊዜ ነው ወደ ነቢያችን መጥቶ ሰክሮ መጣ። አንዱ እኮ ነው እና መጠጥ ይጠጣና ይመጣና ነቢያችን ጀልዱታል፣ ወይም በጫማ ነው ያን በብትር ነው ይመቱታል። እነዚህ እንደገና ሁለተኛ መጣ። ሶስተኛ ሲመጣ አንዱ ላዕነቱላህ አለይክ አለው። አላህ ያልዓነክ ማ አክተሩ ማ ተእቲ ለነቢ ስ ሰለም ወቱጅለን፣ ስንት ጊዜ ነው የምትመጣው እዚህ የምትገረፈው ብሎ ላዕና ወረደበት። ነቢያችን ምን አሉ? ማህ አሉት፣ ተው እንደዚህ አትበል። ኢነሁ ዩሒቡ ላሃ ወረሱለሁ። የነቢያችን ምስክር ነው። መጠጥ የጠጣ የሰከረ በልቡ ያለው ግን አላህ አሳወቃቸውና አላህና ነቢዩን በጣም ነው የሚወደው አለ። ሱብሓነላህ። አላህን ነቢይን የሚወድ ከሆነ ምን እና እዚህ ላይ እንግዲህ ይህን ሰውየው ጀና ሲያስገባው አላህ ስብሓን ተዓላ መሺአቱላህ መቅሩነቱን ቢልሕክማ አላ ኩል ሓል። ይህን ዓቂዳ እኛ በስንት በአስር ዓመት ተም ላስገባችሁ እዚህ ላስረዳችሁ አልችልም። ና አላ ኩል ሓል የግፊሩ ሊመን የሻ ወዩዓዚቡ መን የሻ። እናንተ በምታስቡት አላህ የፈለገው ነው የሚያደርገው እኮ እኛ ጥሩ እየሰራን ከፈለገ ጀሀነብ ያስገባናል የሚል ነገር በጭንቅላታችሁ እንዳይኖር። ዙልም ነው ይህ፣ አላህን ዘልማቸዋል ማለት ነው። አላህ የሚገባው ጀና ያስገባዋል፣ የማይገባው ጀሀነብ ያስገባዋል። ጠይብ፣ በችሎታስ ይችላል ወይ? መቻልማ ይችላል። መቻልማ ከሰይድና አደም ጀምሮ እስከ የውመል ቂያማ ያለ ሰው ካፊሩም ሙእሚኑም ነቢዩም ጃሂሉም ሁሉ ጀና ሊያስገባ ይችላል። ማን ይከለክለዋል? ላኪን ላ የአላህ ሕክማ እንደዚህ አይልም። ስለዚህ የግፊሩ ሊመን የሻ ወዩዓዚቡ መን የሻ ወላሁ ና ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ ወኢለይህ ልመሲር። ድርሻችን መመለሳችን ወደ እሱ ነው። ስለዚህ ሰማይና መሬት ባለቤት የሆነው አላህ ስብሓነ ወተዓላ ማን ወደ ጀና እንደሚያስገባ ማንን ወደ ጀሃነም እንደሚያስገባ እሱ ያውቃል። ለምሳሌ ምሳሌው እንኳን ወሊላህ ልመሰሉ ልአዕላ፣ አንድ ንጉስ አለ። አሁን ስንት ሰው ይጠብቃል ሚኒስትሮቹ ሲመርጥ፣ እገሌማ ይመረጣል እገሌማ ይመረጣል እያልን፣ ለካ ንጉሱ የሚፈልጋቸው ሰዎች መረጠና ቁጭ አደረጋቸው። ምን እንላለን? እንዴ እሱ የሚፈልጋቸው እኮ ነው የመረጠው። አው ምክንያቱም እሱ የሚያውቀው ነገር አለ እኛ የማናውቀው። ምንድን ነው? ሙምክን ሊጠቅመው ለግሉ ሊጠቅመው ይችላል። ያው ሚኒስተር የመረጠው ባለቤቱ ይጠቅማት ይሆናል፣ ለእንትኑ ይጠቅማት ይሆናል። ይህ እንኳ ራሱ ሕክማው ባጥል ቢሆንም ንጉሱ የሚጠቅም ነገር ነው የሚመርጠው። አይደለም እንዴ? የሚጠቅመው ነው ሚኒስተር አድርጎ የሚመርጠው እንጂ የሚጠላው አይ እንትን። ግን አላህ ስብሓነ ወተዓላ ጀና የሚያስገባው ጀሃነም የሚያስገባው እሱ በሚያውቀው ትልቅ ነገር እኛ ለኛ የተሰወረ ነገር አለ በዚህ ነው የምንሄደው ثم قال سبحانه وتعالى يا اهل الكتاب قد جاءكم رسولنا يبين لكم على فتره من الرسل سبحان الله على فتره من الرسل ان تقولوا ما جاءنا من بشير ولا نذير فقد جاءكم بشير ونذير والله على كل شيء شهيد على كل شيء قدير ان انت سوت يا كريستيانونا ان انت يهودوج لب بلوا قد جاءكم رسولنا يو يمچرشاو 120 شي نبيوش لكنال اهون مچرشا نبي لب بلوا كزي بحالا نبي ايمطام مچرشا نبي ييمطالاچو نو من يادرغال يه نبي يبين لكم على فتره من الرسل يي نجر مندنو ነቢዮች ከአደም ጀመሩ ሩሱሎች ከእንትኑ ከኑህ ጀመሩ ለስንት ሺህ አመት በየጊዜው ረሱል ይሄዳል ረሱል ይመጣል ረሱል ይሄዳል ረሱል ይመጣል ነብይ ይሄዳል ነብይ ይሄዳል ይመጣል ለዚህ ያለ ኢሳ ሲመጣ ለ571 አመት ረሱልና ነብይ አልመጣ هذا يسمى فتره gap ነው ይሄ ረሱል የሌለው ولا ነብይ የሌለው عند بهايمنت عند بشركنا بظلم بچلما يمينورو ينبرو يا عالم حزب عيسى كمتا بهالا عيسى الله ود سماي سيوسدو انجيل يزو متا كذا يمتا رسول يمتا نبي يلم عند امتنو لا 10 لا 571 امت يا قريشوچ يون يا اسرائيلاون يمتنو يا عالم حزب بتشا على نبي على رسول هدو نبر هذا يسمى فترة من الرسل طيب بزاك زي نبرو سوش دمو أهل الفترة يبالالو أهل الفترة من مالتنو كعيسى بهالا نبي المتأم إذن هذه الفترة يهن قزي أمسمة سبعة اندنتن بزاك زي نبرو سوش لجهنبنا تشو لجنانا تشو لمالت أن نتشلم لمن أن نتشلم رسول النبرو ባይኖርስ እንዴት ነሱ ምን አሳውቃቸው የማን ዲን ብለው ሊከተሉ ነው ቁረሾች የማን ዲን ብለው ሊቆጥሩ አረቦች በሙሉ ስለዚህ ፈትራ ይባላል አህል ፈትራ የሚለው ደግሞ እዛ የነበሩ ለምሳሌ የነቢያችን አባትና እናት ወደ ጀሃነም ናቸው ወደ ጀና ናቸው አንዱ ጃህል ሆነ አሁን እንት ምን አይነት ድፍረት ነው የነቢያችን እናት ወደ ጀሃነም ልትል ነው ይልሃል ነው ያላልኩም ወደ ጀና ደግሞ አልልም ብትለው እንዴ የነቢያችን እናት ጀና ያልገባችሁ ማን ነው የምትገባው ይልሃል በጅህልነት የተመረኮሰ ነገር ነው እኔ ግን በዕልም ነው የምናገረው ያለሁ ከዒሳ እስከ ነቢያችን የነበረ ጊዜ ኢማን ረሱል ነቢይ አቂዳ ያልነበረው ጊዜ ስለሆነ በዛ ጊዜ የነበሩ ሰዎች አምሩሁም ኢለላህ ነገራቸው ወደ አላህ ነው የሚመለሰው ጀና ናቸው ወደ ጀሃነም ናቸው ለማለት በጣም ይከብዳል መፍረዱ ራሱ ነቢዮችም የማያውቁት ነገር ነው ይሄ ነገር ولذلك እኔ ሁሉ ጊዜ እምላችሁ ነገር አለ ከባዱ ሐዲስ بالنسبة ለኔ በጣም ጠንካራ የሆነው ሐዲስና የሚያስፈራ ሐዲስ አለ ብትሉኝ ለኡመት መሐመድ አሁን እምላችሁ ሐዲስ ነው ሁሉ ጊዜ ነው የምናነበው ሐዲሱ ነቢያችን صلى الله عليه وسلم ልብ በሉ ይሄን ሐዲስ عند كان دعاء درجو يا ربي اذن لي ان ازور قبر امي قالوا يا اناتين قبر زياره لا رغنا استفقد لي قالوا فقد لاچو هدو ود قبر اناتاچو قبر هدو دعاء زياره لا يرغو فقد لاچو اذا هدونا يا ربي قالوا لناتي دعاء اندادرغ اندادرغلات اللهم اغفر لها وارحمها عند الفقد لي قالوا الفقد لله ماله الله اسفرم دي وندو ماشينا يا نبياچن النات دعاء اند تادرغلات الفقد ماله الله لمن بشرك سلاموتك اهون نزا صوفيوچنا نبياچن ودالين بلو بدبي سوين بتطبطو يا نغر بتلاچو انغت قرطو نو ميطروت انديت اندزي تلاله او يا نبياچن النات بشرك نو يموتچو لمن بشرك موتك نبي يال نبره ما نبي رسول النبرم كيت لتامطاو نو ككيسوال تامطاو بشرك موتك طيب مندنو درشاو ايت نو متهدو الله اعلم سلازي አምስት መቶ ሰባ አንድ አመት በዒሳና በነቢያችን መካከል ያሉ ጠቅላላ የት ነው የሚገቡ? አላህ ብቻ ነው የሚያውቀው። ከፈለጋችሁ ሱረት ያሲን ብትቀሩ፣ ያሲን ወልቁርአን አልሐኪም ኢነከ ያ ሙሐመድ ኢነከ ለሚን አልሙርሰሊን አላ ሲራጢ ሙስተቂም تنزيل العزيز الرحيم لتنذر قوما ما انذر اباؤهم فهم غافلون انت لكنوكو يا محمد كانت بفيت نبي يللاچو بادو ينبرو ينسسان نورو مينورو ما هيموچنا يعني كهاديوچ ينبرو رسول يللاچو رسول بيس يهونو حزب لنسو كنو يلاكنه تمام ما انذر اباؤهم አባቶቻቸው ነብይ ያላቸው ዲን የማያውቁ فهم غافلون እልም ያለ ክህደትና غፍላ በመዘንጋት ያሉ ሰዎች ወደነሱ ነው ይላክነ አለ በሱረት ያሲን اذا نقول نحن يا اهل الكتاب قد جاءكم رسولنا يبين لكم على فتره من الرسل ان تقولوا تملكتوا ان انت كريستيانا يهود نجا يوم القيامة ستمتو ما جاءنا من بشر ولا نذير إنيا جهنبي هنو جناي هنو بلو يعني دعوة ميارق اللي نسو المتام انداتلو أهون محمد يلك كلات شنو علي فقد جاءكم بشير ونذير والله على كل شيء قدير ما شاء الله. طيب تفسير النية وبهذا وأمثاله يظهر التفاوت بين سائر الأمم وأمة محمد صلى الله عليه وسلم. استنكت الآية وإذ قال موسى سلام موسى متاهن وإذ قال موسى لقومه يا قومي سيدنا موسى لهزب من على تشو اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وأتاكم ما لم يؤتي أحدا من العالمين لك كونوا ينقر በግዚያቸው በኒ እስራኤል የላቀ ደረጃ የነበራቸው እነሱ ናቸው። በግዚያቸው ወይድ قال موسى لقوم يا قومي اذكروا نعمه الله عليكم اذ جعل فيكم انبياء وجعلكم ملوكا نغاوستنا نغستات نبيوت بمولو يميمطيو ነበሩ ከበኒ እስራኤል ናቸው። ሌላ አረብ የሚባል ነብይ ቃል ነበር መጨረሻ ነቢያችን መጡ ከእስማኤል ዘር የተወለዱ እንጂ ጠቅላላ ነቢዮች ንጉሶች ምናምን በሙሉ ከበኒ እስራኤል ነበር። ዓለምን የሚገዙ የነበሩ በኒ እስራኤል ናቸው። ወይድ ቃለ ሙሳ ሊቀውሚ ያ ቀውሚ ዝኩሩ ኒዕመተ ላህ ዓለይኩም እጀዓለ ፊኩም አንቢያ ወጀዓለኩም ሙሉከን ወአታኩም ማ ለም ዩእቲ አሐደን ምን አልዓለሚን ለሌላ ህዝብ ያልሰጠ ለእናንተ ሰጥተዋል። በጊዜያቸው እንደዚህ ነበሩ ወንድሞች ሙሉክ ነበሩ ነጋውስት ነበሩ ደገና አንቢያ ከነሱ ነበር የነቢዮች ልጆች ከነሱ ነበር ዓለምን የሚገዙ እነሱ ነበር። ያ ቀውሚ አላቸው አንድ ቀን ሙሳ እኮ ነው 60 ሺህ ወታደሮች ይዞ ሲሄድ ያ ቀውሚ አላቸው እናንተ የኔ ተከታዮች ቤተል መቅደስ ያሉ ሰዎች በቤተ መቅደስ ያሉ ሰዎች ዛሊሞችና ከሃዲያውያን ጣዖት የሚያመልኩ ናቸው። አሁን ጦርነት አድርገን እንግባና ቤተ መቅደስ በእኛ ቁጥጥር አድርገን ዩዕበዱላህ ወህደሁ አላህ ብቻው እንደምንገዛው የአላህን ዲን እናስፍን ብሎ ነገራቸው። ከኔ ጋር ያላችሁ ወንድሞች ሙሳ ለተከታዮቹ ቤተ መቅደስ እንግባና ያለዛ መጥፎ ሆነ እምነት አንዱ ለጻሃይ ይገዛል አንዱ ለእሳት ይገዛል አንዱ ለጅብሪል ይገዛል ይሄን ነገር አጥፍተን የአላህ ዲን በተውራት የሚመራው ዲን እናስቀምጥ አላቸው። ያ ቀውሚ ادخلوا الارض المقدسه التي كتب الله لكم ولا ترتدوا على ادباركم انبيات تبلوኝ ወደ ኋላ ገሸሽ አትበሉ የምላችሁን ስሙ فتنقلب خاسرين ام بكالاچو بتام وردتኞችنا خسارانا خسارا هونو بتام اطفي هوناچو بالله زند لعنات يورداباچو علالاچو مرساچو من نبر تاقالاچو انغدي بني اسرائيل كتفطرو جمرو نچنا چناچو اهونم دزيه ناچو قالو يا موسى ان فيها قوما جبارين በቤተ መቅደስ ያሉ እኮ ትላልቅ ሰዎች እኮ ናቸው፣ ከባድ እኮ ናቸው፣ ሆክ ሆገን እኮ ናቸው፣ ሱፐር ፍላይ እኮ ናቸው። እነዚህ እንኳን ይችላቸውም እኮ ሂውጅ ሂውጅ ናቸው። ማን ይችል? ጅቦች እኮ ናቸው፣ ነብሮች እኮ ናቸው ብለው እርስ በርሳቸው ተፈራሩ። قالوا يا موسى ان فيها قوما جبارين وان لن ندخلها حتى يخرجوا منها. እንዴት ይخرجوا منها? አንተ አሁን የሚባል ነገር ብትላ ይሻልም። እነሱ ራሳቸው አገራቸውን ትተው ካልወጡልን እኛማ በጦርነት አንገባም አሉት ለሙሳ። እነሱማ እንዴት አሁን አሁን ኢትዮጵያ 80 ሚሊዮን ሰው አለ አይደለም? ከዛ በኋላ ለምሳሌ አሜሪካ ንበል ወይ ራሽያ ተመጣና ምን ይላል? ወታደሮቹ ይዘው እስቲ ጦርነት አድርገን ኢትዮጵያን ኮንከር እናርጋት ይላል አለቃው። ላላላ ኢትዮጵያን ራሳቸው በራሳቸው አገራቸውን ትተው ከወጡልን እንገባለን። ይሄም ይል ሰው ምን ትላላችሁ ወንድሞች? አገሩ ትቶ ላንድ ሰው ናና አገራችን ያዝ የሚል ሰው አለ እንዴ? የለም። እንደዚህ አሉት። قالوا يا موسى ان فيها قوما جبارين وان لن ندخلها حتى يخرجوا منها فان لم يخرجوا فان يخرجوا منها فانا داخلوا. እሺ ብሎ ከወጡ በሰላም ከወጡ እነሱ በባህር ይስጠሙ ኢንሻአላህ ይሄዱና ይጥፉ አውሬ ብላቸው እኛ አገራቸውን እንገባለን። ይህ የህፃን መልስም ህፃንም እንደዚህ አይመልስም። ግን እንደዚህ አሉ ለሙሳ። አሁን ሁለት ሰዎች ነበሩ በጣም ሙእሚን ሆኑ፣ በተውራት በደንብ ቀጥቅጠው ያመኑ፣ በሙሳ በአላህ ያመኑ ሁለት ሙእሚኖች ነበሩ። قال رجلان من الذين يخافون انعم الله عليهما ادخلوا عليهم الباب. እናንተ ሰዎች ምን ነካችሁ? እነሱማ አገራቸው ትተው እንዴት ይወጣሉ? እናንተ ቢስሚላህ ብላችሁ ሙሳን ተከትላችሁ ግቡ፣ አላህ ይወፍቃችኋል። የሞተ ይሞት፣ የዳነ ደግሞ በአገሩ በቃ በክብር ይኖራል ብሎ ዳዕዋ ጀመሩ እነዛ ሁለት ሰዎች። ادخلوا عليهم الباب فاذا دخلتموه فانكم غالبون. ኢንሻአላህ ታሸንፋላችሁ። ነብዩን የሚያህል ሰው አይዛችሁ ለምን አታሸንፉ? وعلى الله فتوكلوا بالله سر ጥግት ብላችሁ በአላህ ስር ሆናችሁ ለምን አታሸንፉ? ان كنتم مؤمنين مؤمنوچنا بالله متوكلوا ከሆነ ታሸንፋላችሁ ብለው በየቀኑ የወጡ ዳዕዋ ያደርጋሉ። ግን የሚሰባቸው ሰው ታጣ። وبهذا يا اخوة በዚህና በሌላ ነገር የኡመት መሐመድ የነቢያችን ተከታዮችና የሙሳ ተከታዮች ከባድ የሆነው ልዩነት አላቸው። እንግዲህ ተመልከቱ 60 ሺህ ወታደሮች ይዞ ለቤተ መቅደስ ኢየሩሳሌም ንግባ ሲላቸው እንቢ ያሉ ሰዎች ነቢያችንስ ምን አሉ? ነቢያችን ሰለላም በغزوه بدر 314 ሰዎች ብቻ ይዘዋል። እንዲያም ሲወጡ ለጦርነት አልወጡም፣ መሳሪያ የላቸውም። እንግዲህ ኮምፔር አድርጎ ወንድሞች እነዛ 313 ወይ 14 ሰዎች ከነቢያችን ሰለላም ይወጡ ለጦርነት ብለው አልወጡም። በእጃቸው ያለ ሰይፍና በትር ብቻ ነው፣ አንዳንድ ገመል ደግሞ አንዳንድ ፈረስ ነበራቸው እንጂ ለጦርነት ብለው ተወርዋሪ ጦር፣ ቀስት ምናምን፣ ጋሻ ነው የምትሉት ዋልታ ምናምን ይሁሉ አልወጡም። የወጡት ያኒ አቡ ሱፊያን እቃ ይዞ ይሄድና እሱን ከትረን ማለት ነው። ነቢያችን ግን ነገሩ ወደ ጦርነት ቀየሩትና 950 ቁረሾች መጥተዋል፣ ከነሱ ጋር ጦርነት እንከፍታለን አሉ። احباء الكرام በጣም ወዳችሁ ወንድሞቼና እህቶቼ ተመልከቱ፣ 950 እና 300 አንድ ሶስተኛ አይደለም? በብዛት ከወሰድን ሰሐባዎቹ አንድ ሶስተኛ ናቸው የቁረሾቹ። አንድ በመሳሪያ ከሆነ በቁረሾቹ ያለ መሳሪያ ተው አይነገርም። እያንዳንዱ ፈረስ ይዞ መጣ፣ ግመል አለ። በእንትኑ በዝግጅት ከሆነ ይህም አይነገርም። የሚበላ የሚጠጣ ሴቶች አሉ፣ ኸምር የሚሰሩ ኸምር መጠጥ እየጠጡ ድብ እንትኑ ከበሮ የሚመቱ አሉ። ረቀስ አለ፣ ዳንሲን አለ። እየሄዱ በመንገድ እየደነሱ እየሰከሩ እየበሉ እየጠጡ ሙሉ በሙሉ ትጥቅ ይዘው ነው የመጡ። ስለዚህ በብዛት በመሳሪያ በምግብ በሁሉ 10 እጥፍ የሰሐባ ያላቸው ናቸው። ይሁን ሁሉ እያለ ነቢያችን አማከራቸው እናንተ ሰሃባ አሁን ጦርነት ልናርግና ምን ታያላችሁ አለ ሱብሃንአላህ አሁን እኔ እናንተ ብንሆን ዲያ ረሱላህ እኮ እኛ ኮለ ጦር ኮለ ወጣንም ደሞ ብዙ ዝግጅት አለኝ ሚስቴ ኮ አርግዛለች አሁን ልትወልድ እኮ ነው እኔ እንግዲህ በቃ አይመቸኝም ኮ ረሱል አንድ ሁለተኛ እንዴ ምን ነካ ረሱል ሳሰለም ጦርነት ብትለን እኮ ጠቅላላ የጦርነት ትጥቅ ይዘን እንመጣ እኮ ነበር ሶስተኛ ደሞ ይነሳል የሚበላ የሚጠጣ የለለን ደሞ አሁን ወደ ሞት ልትከተን ነው አራተኛ ይነሳል እንደዚህ ይል ነበር አይደለም እንዴ ላኪን ምን አሉ يا رسول الله قالوا لو خدت بنا هذا البحر يهم بفتاتشو فتاتشن يالو بحرو يجدنا ينترو بحر لخدناه معك والله هدنا قباب بحرو كان تقا قبتن يفلكو النقر للنادر زيجنا قالوا ولو بلغت بنا برك برك الغماد يمبال عند بوتا ما تخلف عند عنك احد كنيا عند سو كان كاغريم ميقر يلم ولا نقول كما قال موسى كما قال قوم موسى ان زي موسى تكتايش اندالوت لموسى اندالوت اذهب انت وربك فقاتلا انها هنا قاعد انلم ولكن نقول اذهب انت وربك فقاتلا انا معكما مقاتلون نلونا أبشر يا رسول الله هيدنا ترامد إنياك أنت قانو من الرامدو بقبه بتنا قانو قبالا نحن من بين يديك ومن خلفك وعن يمينك وعن يسارك بقراهم بقانين بفتن بهوالام ألن الله هيدالوت نبياتكم فقق قالوا بتعمل سالاتكم مساريا إلم كتراتكم تنشنو انتت أين تنتنو بلو تقرنتو تكفته سورة سوس ساعت مال تكاهدم سبات قدلوك قرشوش سبات ماركو ينبرو هابتنا مركونيا بتقام بزو نبر سبحان الله كصحابة وچو أسر عرات بيتشا موتو أسر عرات بيتشا موتو كقرشوشو سبات قدلو سبات أسرو يتمارك نبرتهم بتقام بزو نبر دل تقرات صفوال تقرات صفو مندموش አሸነፉ ስለዚህ የሙሳ ተከታዮች እንዳሉት አንለም ሄድና አንተና ረብ አንተ አላህ ያኒ ተጋድለህ ነጻ አውጣት አገሩ አንለህም ሄድና ካንተ ጋር ነው ያለነው هذه امه وهذه وتلك امه طيب ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አሸነፉ ሙሳ ግን እንቢ አሉት አላህ Subhanahu Wa Ta'ala ቀጣቸው ምንድነው የቀጣቸው የቀጣቸው እኮ ለየት ያለ ቅጣት እኮ ነው ወላይ አሁን በርቅና ነጎድጓድ ማዕበልና ንፋስ ልኮ ሊያጠፋቸው ነው እኛ እንደዚህ ነው የምናስበው አላህ ግን የራሱ ቅጣት አለው ለየት ያለ ቅጣት እኮ ነው ምን አላቸው حكم عليهم بالتيه 40 سنه ለ40 አመት ቤተ መቅደስ ኢየሩሳሌም እንዳይገቡ ፈረደባቸው አላህ ቲህ ማለት ተቃላች ቲህ ምንድነው በትግርኛ ሹኩሹኳ እንለዋለን ማድር በአማርኛ ምንድነው ሹኩሹኳ ምንድነው ሹኩሹኳ ካንደ ቦታ ተነሰና ወደ ቤተ ለመሄድ ስትል ቤቴ ይሄ ነው ብለ ተሄዳለ ለካ ሌላ መንደር ነው እንደገና ረሳች ያለው በዛ ነው ትላለ በዛ ተሄድና ሌላ መንደር ነው ትኮበላለ ትኮበላ ቤቱ እኮ ረግጣው እኮ ታልፋለ ቤቱ ግን ገና አልገባሁም ትላለ ወይም ደሞ ስራ ለምሳሌ ትናንትና ጀመርከው ስራ እንግዲህ ትናንትና ጀመርከና خلاص ከነገ ጀመርና ናይሉሃል እሺ ብለ ከቤት ወደ ስራ ቤት ስትሄድ እንዴ ትናንትና ይሁት ስራ እዚህ አይደለም እንዴ ተሄድና ይጠፋባል ተሄድና ይጠፋባል ቀኑን በሙሉ ስትኮበልል ስትኮበልል ማታ ሆኖ ወደ ቤት ትመለሳለ ምን ነው ሲሉ መንገዱ እኮ ተጣው እኮ ቤቱ እኮ ረሳሁት እኮ ትላለ ቲህ ይባላል በአማርኛ ምን ይባላል ወንድሞች كوتان ماك ماك توتان ازوريت ازوريت ممكن ازوريت او ازوريت اللي بالي شلال كوتان ماك توتان قنيني على قول موال موالل على كل حال قبتوا اتشوال لاربع امت اندي كوبرلولو فرد باتشو الله سبحانه وتعالى يهدونا سنتشينا شوكو ودجو رسالة من النقابة بلو سيهدو ወደ ሌላ ይሄዳሉ። አረ ተጣፍተናል ይላሉ። እንደገና የሶስት ቀን ደሞ ይመለሳሉ። እንደገና ለአርባ አመት አብዛኞቹ በዛ ቲህ የሚባለው መከብለል አብዛኞቹ በዛ ሞቱ። ሰይድና ሃሩን እዛ ሞተ፣ ሰይድና ሙሳ እዛ ሞተ፣ ጠቅላላ በሙሉ እዛ የነበሩ እዛ ሞቱ። በአርባ አመት ዩሻዕ የሚባለው ከሰይድና ሙሳ በኋላ መጥቶ በጦርነት ኢየሩሳሌም ገባ ማለት ነው። على كل حال ይህ ነበር የተከሰተው እና እዚህ ባስቆማ ይሻለም። ምክንያቱም አሁን ወደ ቃቢል እና ሀቢል ከገባን ይረዝምብናል። ቃቢል ሀቢል የነቢያችን አደም ሁለት ልጆች ናቸው። ስለነሱ እንገባለን። ወትሉ عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين بلو يقتل إن شاء الله لما تأوسامتي هون لن مكناتهم سكوندرس يتمارنو عند ساعت تقولنو بيانس بيانس عند ساعت نونا سلسو بنقاقرنا بنكراكر الشلال زيه سرك ليبنت شفتنت منامن هلو اندزيه النبر. ምክንያቱም ነቢይ የላቸውም መሪ የላቸውም። እዚህ ላይ እንግዲህ ልጨምሩት፣ ለምሳሌ ከእናንተ ልጨምሩት የምትችሉ አላህ ስብሐ ወተዓላ እንዴት አድርጎ እነዚህን ጀሀነብ ያስገባቸዋል? ጀሀነብ ካስገባቸው ይይዙታል። ያ ረብ ረሱል አላክልም እንዴት ጀሀነብ ታስገባለን ቢሉ እውነተኞች ናቸው። ጀናብ ያስገባቸው ደግሞ እነዛ ሙሽሪኮቹ ደግሞ ሊከሱ ይችላሉ። ያ ረብ ነዓም እነዚህ በሽርክ የነበሩ ጊዜ እንዴት አንተ ጀነት አስገባቸዋለህ ምንም ነገር ሳይሰሩ ብሎ እነሱም ሊጮሁ ይችላሉ። እዚህ ላይ ምንድን ነው የምንለው? ዒልሙሁም ዒንደላህ፣ አላህ ምን እንደሚያደርጋቸው እሱ ነው የሚያውቁ። እንዲያውም አንዳንድ ዑለማዎች ምን አሉ? በየውም አልቅያማ ይፈተናሉ አሉ። ምክንያቱም ዝም ብሎ ጀሀነብ ሊያስገባቸው አይችልም፣ ጀና ሊያስገባቸው አይችልም። ምክንያቱም በቁርአኑ ምን ብለዋል አላህ ስብሐ ወተዓላ? ወማ ኩና ሙዓዚቢና ሐታ ነብዐተ ረሱላ፣ ረሱልና መልእክተኛ ካላክን ካላስተዋወቅን፣ ያኒ ዲኑ እንደዚህ ነው ብለ ካላስተማርን ጀሀነብ አናስገባም ብሎ ቃል ገብተዋል አላህ ስብሐ ወተዓላ። ስለዚህ እነዚህ ደግሞ የሚያስተምራቸው ነቢይ አልነበረም። ስለዚህ ምን አሉ ዑለማዎቹ? በየውም አልቅያማ አርድ አልማሕሸር የአምሳ ሺህ ዓመት የምንቀመጥበታል አይደለም፣ በዛ በሜዳው እዛ ይፈተናሉ። አላህ ስብሐ ወተዓላ ይፈትናቸዋል። ጠይብ የአንድ ሰዓት ፈተና እንዴት ህይወታቸውን በሙሉ ያጠፉት? ላ አላህ ያውቃል። ጥያቄው ራሱ 60 ዓመት ያደረገ ሰው የ60 ዓመት ስራው የሚያጠቃልል ጥያቄ ይመጣል። ዒልሙሁ ዒንደላህ። ሌሎቹ ደግሞ ምን አሉ? ያኒ እነዚህ ሰዎች አላህ ስብሐነ ወተዓላ የሚያደርገው እኛ የማናውቀው ነገር አለ። ጀናን የሚያስገባቸው ጀሀነም የሚያስገባቸው የራሱ ሚዛን አለ ይላሉ። ለምሳሌ ለመጨመር ከፈለግከ አንተ እንዴ፣ አሁን ለምሳሌ እም ጀማል ይነሳና ወይም አቡ አኒስ ይነሳና እንዴት ነው የነቢያችን እናት ጀናና ጀሀነም መሆናቸውን አናቅም አናቅም? ጠይብ በጣም የሚደንቀው ነገር አለ። እሱ ምንድን ነው? እናቶቻችን፣ አባቶቻችን፣ ትላልቅ እህቶቻችን የነበሩና ያሉ በሽርክ ያሉና በሽርክ የሚሞቱ ያሉ የነቢያችን እናት እንኳን አላሁመ ርሐምሃ ለማለት ያልፈቀደላቸው ለነቢያችን፣ እኛ እንግዲህ እነዚህ እያየህዋት እናቴ ሸክ አብዱልቃድር ልጅላኒ፣ ሸክ ኑር ሑሴን ጠላለዲን፣ ሸክ አብዱሰላም፣ ሸክ ፉላን እያለች ለዛም ቁርባን ስታቀርብ ለዛም ቁርባን ስታቀርብ ያ ረቢ ያ ሸክ አብዱሰላም ተወሰሉኒ ድረሱልኝ እያለች እያየናት እየሰማናት ካካካ ብለን ከእሷ ጋር እየሳቀን በዚህ አይነት ስትሞት እንወዳታለን ወይስ እንጠላታለን? ገምገም አድርግ እስቲ። ወላሂ እንጠላታለን ነው የምለው። እናቴ ወለደችኝ እኔ ጠላለሁ? ናዓም ተግባርህ ትጠላታለህ፣ ተግባርህ ያንተ ድርጊት ትጠላታለህ ነው የሚለው። አንዳንድ ወንድሞች አሉ ከሳውዲ አረቢያ ሲሄዱ ከመሄዳቸው በፊት አንድ ሳምንት በሱቅ ነው የሚያሳልፉት። ምን ልትገዛ ነው? ሀዲያ። ለማን? ለናቴ፣ ለእህቴ፣ ለአጎቴ፣ ለአያቴ። የአስር ሺህ ሪያል ሀዲያ ገዝቶ ሻህን አድርጎ ወደ ኢትዮጵያ ይልከውና እዛ ሲሄድ ለናቴ ቀለበት፣ ለናቴ ጅልባብ፣ ለናቴ ምናምን ይወስዳል። ለአጎቱ ለአያቱ። እነዚህ ደግሞ እናቱ አያቱ ወይም ደግሞ የአባቱ አባት የአባቱ እናት ደግሞ እያያቸው እኮ ነው ሽርክያት እያደረጉ ስቆ ሀዲያና ስጦታ ዘርግቶ ይመጣል። ይህ ሰውየው ያቃል ላያቅም ይችላል፣ ግን አብዛኛው ያቃሉ። ይህች ሴት ወይም ይህ ሰውየው የጀሀነም ስራ እየሰራ ያዕኒ ድቅ ያለ የሽርክ ነገር እየሰራ ዝም ብሎ መመለሱ ይወዳታል ወይስ ይጠላታል ብለን አሁን ካልኩሌት ብናደርግ እንዴት ይወዳታል? ጀሀነም የምትገባበት መንገድ ይዛ እየሄደች ዝም ያለ እንዴት ይወዳታል? ስለዚህ ለምንድን ነው እንትን ያልኩት? በጣም ለእኔ እንግዲህ ለሌላ ሰው አላቅም፣ ለእኔ ግን በሀገራችን ያሉ የነበሩ አሁንም ያሉ ከሺህ ዓመት የነበሩ ከአምስት መቶ ዓመት የነበሩም ያኔ አባቶቻችን አያቶቻችን በሙሉ ሁሉም ሳይሆን በሽርክነት የሞቱ ከነቢያችን እናት አይበልጡም አይበልጡም፣ በል ይብሳሉ ይብሳሉ። ለምን ነው ይብሳሉ የምለው ታውቃላችሁ? ያወቃችሁ ታወቃችሁ፣ ያላወቃችሁ ላሳውቃችሁ። የነቢያችን እናት እንትናቸው አላወቁም። ምክንያቱም አላወቅንም፣ እኛ የጀና ነው የጀሀነም አላወቅንም። ምክንያቱም ረሱል አልመጣላቸውም፣ ኪታብ አልመጣላቸውም። ነዚሩን ወበሺር የጀናና የጀሀነም መንገድ የሚገልጽ አልመጣላቸውም። እንደ እንስሳ ይኖሩ ነበር። ስለዚህ ማን ምናቸው አልታወቀም። እነዚህ እናቶቻችን ግን ያቃሉ። ቁርአን የተቀራ ሰላት የተሰገደ ተውሂዱ የተነበበ እነዚህ ወይም በእውቀት ወይም በስንፍና ወይም ደግሞ ያኒ ረባ ካንተ ደግሞ ዝም ብለ የትናንትና ዒልም ይዘህ መጥተህ ደግሞ የአባቶቻችን ዒልም ልታጠፋ ነው ብሎ እየተሳደቡ በሽርክ ይሞታሉ፣ ወንዱም ሴቱ። እና ከነቢያችን እናት የባሱ ናቸው። እንዲያውም የእናታችን የነቢያችን እናት ጀና ሊገቡ ይችላሉ። ለምን? ገና ፍርዱ አልተሰጠም። እና ይህን ነው እኔ የምፈልገው። ምንድን ነው አንድ ነገር ስናገር እናንተን ማግኒፋ እያርገህ ያኔ አንድ ነገር ጨምረህ እየተደነቅክ እናንተን እያደረግክ ህዝቡን ለህዝቡ ስታጎርስ ይህ ምን ይባላል? ኮሜንትና ጭማሪ ተብሎ በጣም ደስ ይላል። ወላሂ አሁን ለምሳሌ ይህችን አያ وما كنا معذبين حتى نبعث رسولا رسولنا استماري قال لكن ود جهنم الناس جبام يا الله قال نو والآية محكمة ليست منسوخة ولا أي شيء محكمة مالت اسك يوم القيامة متسرى آيانك استي تنتنات هون بزاب دبوب جمال لو اللم يعني شاكا እዛ ያሉት ከአቡ አኒስ እና ከእብራሂም ስራድ ሊበልጡ ይችላሉ። ስህተት ነው ወንድሞች? ስህተት አይደለም። እኛ በዚህ በከተማ ሆነን ቁርአኑን እየሰማን ያኒ ስንት ወንጀል አስጽፈናል አስመዝግበናል። ከኛ ጋር ያሉ ደግሞ አንሰማም ብለው የከፈሩም ከነጨራሱ የጀሀነም ሰዎች መሆናቸውን አረጋግጠው ነው የሚሞቱ ያሉ። ጫካ ያለው ግን ከእባብ ከአንበሳ ከአውሬ እየኖረ ላኢላሀ ኢለላህ የምትል ቃል ሰምቶ የማያቅ የነቢያችን ስም እንኳን የማያቅ በል እኔ ጅማ ሁለት አመት ኖሬ ያለሁ እዛ አንዳንድ አስተማሪዎች ከእኛ ጋር የነበሩ እረፍት ሲሆን እኔ ወደ አስመራ መጣለሁ፣ የመቀሌ ሰው ወደ መቀሌ ይሄዳል። የዛ አገር ምን ያደርጉ ነበር አስተማሪዎቹ? ቲፕ ዶቡፕ የተባለው ጫካ የሆነው በዛ ወደዛ ሄዳሉ። አንድ ቀን እዛ ሄደው ሲነግሩ ምን አሉ? ያገኘናቸው ሰዎች መኪና አይተው ካር መኪና አይተው የማያቁ ከመኪና በላይ አውሮፕላንን የሚያቁ ሰዎች አገኘን ይላሉ። ለምን አውሮፕላን ያቃሉ? በሰማይ ስትሄድ ስለሚያዩዋት። መኪና ግን አይተው አያቁም። እንዲያውም ስንሄድ አሉ ልክ እንደዚህ እንደ ምንድነው እንደ ዘንጀሮ እንደ ፍየል የበረሃ ፍየል ምናምን አላለ ቺቺቺ ያሉ ከኛ ይሮጣሉ። በምን ቋንቋ እንደምናስረዳቸው አናቅም። በመልክት ብቻ የተናገረን ሰላማውያን መሆኑን ስንነግራቸው ራቆታቸው ነው አሉ። ያ አውራቸው ብቻ የሸፈኑ ናቸው። ሴትም ጡቷ እንደዚህ ይያለ እና ቂጧ በሙሉ እየታየ ወንዱም እንደዚህ ያቺ ብቻ የመቀመጫው ትንሽና የብልቱ ትንሽ ሸፍኖ በቅጠል። እነዚህ አሁን አላህ ጀሃነም ያስገባቸዋል? ላ ለምን? وما كنا معذبين حتى نبعث رسولا ነቢያችን ሞተዋል። የነቢያችን ቦታ ያዘ እኔ እናንተ ነን ልናደርስላቸው አልቻል። እነሱና እንስሳ አንድ ናቸው። አላህ ዛልም አይደለም። ነገ ናስቲ አንተ ስሙ ያልታወቀ ስሙ አይታወቅም ዲን የለውም። ናስቲ አንተ ለምንድን ነው አንተ አረ ጌታ የምን ነካ? እኔ እኮ በጅማ ቲፕ ዶቡብ ነው የነበርኩ አላቅም እኮ ዓለም እንዴት እንደምትሄድ አላቅም። ተወለድኩ ከናቴ ከነዚህ እንስሳዎችና አውሬዎች አደኩ ያኒ ያው ሞትኩ። እንደዚህ ነው የሚለው አላህ አይዘልምም። ምስቃለ ዘረተ ስለማይዘልም ربما كننا كابوانيس كابن جمال يا سويو يميبلطبت كزي يالله ونتنا وشتنا ويه نغر وندموج بمن عينتنا احنا انت يا جهنم سو نو متلو من مسرج الله انت انت جن بهولت كشاه يالو يصافو ناتشو كفرهم ايمانهم مطفوهم انتن يصافو ناتشو نا انغدي اند سراح نو متهدو سلازي سيدنا ابو هريره من على عنده قال مسلاچ والله عليه ين آية سكرة كنو وما كنا معذبين حتى نبعث رسولا ينكررنا والله عليه عند سو دعوة يالدرسو سو بج أكام من رو منم أينت ينبياتشين يلا إله إلا الله القرآن منم يماك سو جهنب بقباله ወይም ጀሃነብ ለመግባት የማይገባው ጀሃነብ ከገባ በስህተት ለምሳሌ እሳቱ አታቃጥለውም። በእሳቱ ውስጥ እኮ ነው የገባው። እሳቱ ውስጥ ገብቶ ልክ እንደ ሰይድና ኢብራሂም የበርደን ወሰላማን አለ ኢብራሂም ዳለው እሳቱ ከሱ ጋር ያሉ የተቃጠሉ እሱ ግን አታቃጥለውም። ለምን? ምክንያቱም ካቃጠለችው አላህ ያለው وما كنا معذبين حتى نبعث رسولا وشت ሆነዋል። يسويو دعوال درسو نبي مبال علاقم اياقم كتاب مبال اياقم علم يا رچا كان دزي نو مينورونا سلازي اتنكاو انديت اتنكاو لا الله يسطو ميزان عليه ليفتن نو ليطيق نو الله برحمته جنانو مياسغباو جنا بهواهو اند تنطلطل نو سو ينجي يجهنم بلن انتن ان انفردبتم ስለዚህ አንዳንድ ጊዜ ራስን የምትንቀበት ነገር አለ والله اذا ይሄን ነገር ለምሳሌ ጨምረህ ስትናገር እኔ እንግዲህ ረስቼው አይደለም ይሄን ነገር ለመናገር ፈልግ ነበር ጊዜ እንዳላጠፋ ብዬ እንዳይሰፋብኝ ምናም ብዬ ያሳጠርኩ ሄድ ነበር መጣና አንዱ ለምሳሌ አቡአኒስ ኢርጂና ንሳና ያመጣል ኮሜንት ያደረገ ድርሱን እየደገመ በመሐከል ይሄን ያስገባ እንዴት የሚያመር ነገር ይሆናል። ይሄን ለማለት ነው የፈለኩት ወንድሞች اللهم يا ربي فهمنا يا مفهم سليمان سليمانን ያስረዳህ ጌታ እኛም ያንተ ባሮች ነን አትርሳን። ያንተ ቁርአን ለማወቅ በጣም ጉጉትና ፍቅር አለን والله ፍቅር አለን ጉጉት አለን ፍላጎት አለንና አንተ ታውቃለህ መግለጫ ማያስፈልግህምና እስቲ ቁርአንን አስረዳን። ቁርአን اجعله ربيع قلوبنا وجلاء احزاننا سنقطع سنازن ود القران زور بلن متن يلباچن اركاتا اندي هون ادرغلن الله سبحانه وتعالى تشاينا ولنا نعم نبياتنا صلى الله عليه وسلم تملكوا بيننا بين نبياتنا يا لوليونت هون انيا عشاء لمسجد بقى لك اندا رجزت ست لتولد يقربتشو زين بلا تم تم تم تم تم تلالش على الله انيا رمو عشاء لمسجد تقبد يكبدنال ودز ودز كسجدن بحالا اجاتشن ود قني ود هارا زرغتن ترارا براساتشن اندنبر بقى قلل يلال انداوم عند مثالي الله بتقرنيا الله لا يبارك فيه ين مثالي يمطى بركه ايستو نوملو من يلالو عشان يسجدننا اماچون يقبره تنيتو يادرال يلالو بتقرنيا نو انغدي اماشو يقبرنا عشاء يسجد تنيتو يادرال يعني عشاء سلم يكبداچو كونو عشاء لمسجد بتام يكبداچوالنا ارا عشاء كسجدكو كو بقى يه ينيا نو يا نبياچنس يا بلال نعم أريحنا بها بقرآن استريحا استي يعني شهوة شهوة نبياتشن يسالة شهوة نبراتشو دوما عندكم من قالوا الصلاة جعلها الله قرة عين لي الله عيني ما رفيع درقات صلاة من يعني بسالة وش تسيقبوا نبياتشن جسداتشونا يعني انتنو نفساتشو انتنو مالتي اتنتاتشو سغاتشو قرصاتشو نو متاتشو انجي چنقلاتاتشو واموراتشو قطا كا الدنيا وقتو نو والله والله تاقالاتشو ان انت عند كان يسجدو اجاتشو يسجدو بسلات يالو قومو قران يقرو كنو اجاتشو رتنا كذا صابوت اندغنا مندنو يادركو بلو سيطيقو قال عرضت علي الجنه وثمارها له الله سبحانه وتعالى جنة أمتأنا في تيلاي قلت يعني أسكمت أتالي دس سالينينا كفرافريو يجنة فرافري عندي برتقال ويم عندي التفاحم تتشي لنانت لمستتسل حيلة بين وبين هالو الله كلك لنا راك أدرقات جنة كترو منالو عندي برتقال مكوان ويم عندي التفاح كجنة أمتتشي بهوننا مسجدو أمست ما تسوي يا زنو مسجد يا الله شو متسجدوت يهتشن تفاح هو الله شو متبلوات بقى شو نبر كبر الله شو دمو إسكيس إسكام التموتو أيربا شو نبر يهن داي كسد الله كلك كلين يالو من دونه من نايو بسالة وستسيق أبو نبياتشن لكن ده وف هو لتكن فارقا جنة وستيم تقب لكن ده زيه نبرو نبياتشن إن يرمون لالن عشاء يسجد تنيو تيادران سبحان الله العظيم إذن استي وندموتش إجاتشو سلاوتو لن نسول استاتشو ما يكفري لالهو